ضربت عليهم الذلة أينما ثقفوا إلا بحبل من الله وحبل من الناس وباءوا بغضب من الله وضربت عليهم المسكنة ذلك بأنهم كانوا يكفرون بآيات الله ويقتلون الأنبياء بغير حق ذلك بما عصوا وكانوا يعتدون ضربت عليهم الذلة أن النذي على الكتاب خيانة بمدرقاتنا أمنتاتهم بمعقوادلاتهم ውርደት በነሱ ላይ ተጣለባቸው ይላል አይነማ ጥቂፉ በተገኙበት ቦታ ወራዳዎች እንዲሆኑ ወሰንኩባቸው ኢላ ቢሐብሊ ሚንላህ ወሐብሊ ሚንናስ ካአላህ የሆነ ቃል ኪዳን ካላገኙ በስተቀር ወይም ደግሞ ከሰዎች የሆነ ውለታ ካልተገኘ በስተቀር ነጽነት እንዳይኖራቸውና በተገኙበት ቦታ እንዲዋረዱ አደረኳቸው ቢሐብሊ ሚንላህ ማለት እምነቱን እስካልተቀበሉ ድረስ ማለት ነው ወይም ደግሞ ቢያንስ በዚህማ ለሙስሊሞቹ ገብረንና ተስማምተን እንቀመጣለን ካላሉ በስተቀር እነሱ እንደማንኛውም ዜጋ ቆርተው እንዲኖሩ አላስችላቸውም ወባኡ ቢገዶቢ ሚንላህ እና በዚህ በክዴትና በውስልስናቸው ሳቢያ ከአላህ የሆነን ቁጣ ይዘው ተመልሰዋል የአላህን ሪዷ ሸምተው በመመለስ ፈንታ እንደገና ቁጣውን አግኝተዋል ማለት ነው ወድሪበት አለይሂሙል መስከና እና በእነሱ ላይም መናቂነት ታትሞባቸዋል ማለት ነው ሁሉ ግዜ ያው እንዳልፈላቸውና እንዳይሻሻሉ ተደርገዋል ذلك እንዲ ሊሆኑ የቻሉበት ምክንያቱ ቢአንነውም ካሉ የፍሩነ ቢአያቲላ እነሱ ይያወቁ በአላህ አንቀጾች የሚክዱ በመሆናቸው ሳቢያ ነው ወየቅቱኑነ ለአንቢያ ቢገይሪ ሐቅ ያአላህ ነብያት ደግሞ ያላግባብ የሚገሉና የሚጨፈጭፉን በመሆናቸው ነው ذلك ይነብዮችን የመካዲና አንቀጾችን ነብዮችን የመግደልና አንቀጾችን የመካድ ሁኔታ የመጣው ደግሞ ከየት ነው? ቢማአሶ የታን የሚወነጅሉና ወካኑ ያተዱን ድንበርን የሚተላለፉ በመሆናቸው ሳቢያ ነው። እንግዲህ ወንጀል አንዱ ወደ ሌላው ይዳርጋል እንደሚባለው መጀመሪያ ተራ ወንጀል የሚሰራ ሰው ወደ ከባይር ይሸጋገራል። ተከባይር ደግሞ እንደገና ወደ ኩፍር ይገባልና መጀመሪያ በትንንሽ ወንጀሎች ይጀምሩ። ከዛ ያአላህን አንቀጾች መካድ ጀመሩ። ከዛ ነብይ ተመግደል ሄዱና ለንዲ አይነት ጥፋትና ውድቀት በቁ ታዳ እነሱ በይመልክ ነውና እኔ ጋራ የተጣሉትና የተጋጩት እናንተም የነሱን አይነት ጥፋት እንዲያትደግሙ ተጠንቀቁ ይላል ማለት ነው ይሁን ወያለ ባሁኑ ጊዜ ግን የሚያሳዝን ለክ ሙስሊም ነን የምንለውም ክፍሎች ከነሱ ባልተለየና ባልተሻለ መልኩ ያአላህን አማና እረስተን እንደገና ለአላህ ጥላቶች አጎብዳጆች በመሆን ለክ የነሱ ታማኞቹ ነን ዛሬ ሁሉም ነገር በተገላቢጦሽ ነው እንዳውም ወራዳዎችና መናጢዎች ይሆናሉ ሁልጊዜ ክብርና ነጽነት የላቸውም የተባሉት ሰዎች ዛሬ በአለም ላይ የበላይነትን ይዘው ይናኛሉ ሙስሊም ነኝ ባው ደግሞ ያንን ያአላህን አማና በተራው በመታውና በማጓደሉ ይኸው ተዋርዶና ተረግጦ ይገኛልና ይታያል ማለት ነው ይሄ እንደሚሆነም ነብያችንም አለይሂ ሰላቱ ወሰለም በሐዲሳቸው ጠቅሰው ነበር ለተተቢዑነ ሰነነ መን ቀብለኩም ሽብረን ቢሽብሪን ወዚራ አን ቢዚራ ምንም አላህ ደጋግሞ ቢያስጠነቅቃችሁ አለል ኪታቦችን እንዳትሆኑ ቢላችሁም እናንተ ግን የእነሱን እርምጃ ረጅም ባጭር እንደምትከተሉና እንደምትደግሙት ነው ሀታ ለው ደኸሉ ጁሕረ ዘብ ለደኸልቱሙ ሌላው ቀርቶ ወከሎ ወይም አርጃኖ ጉድጓድ ሲገቡ ብታዋቸው እነሱ የገቡበት አንዲ ጥቅም ሳይኖረው አይቀርም ብላችሁ ተከትላችሁ እንደምትገቡ ነው እና ይህም በሚሉበት ጊዜ የሁዶችንና ክርስቲያኖችን ማለት ነው አሏቸው ታዲያ ማንን ማለት ይመስላችኋል ያርጃኖ የሚባለው ሬ በጣም ተድር እንሰሳ ሁሉ የመጨረሻ እርኩስ ነው ይባላል አሩ ከማንኛውም የበለጠ የሚገማ አንጀት የሚቆርጥ ነው እና አሩን የሚያረው ጉድጓዱ ውስጥ ነው ይባላል ካራ በኋላ እላው ላይ ይንከባለልበትና ይጨፈልቀዋል እና ያንን ሽታውን እሱ እንደጠጋ ነው የሚያየው ሌሎቹ እንሰሳቶች ግን አውቁሳቸውን ውጭ ነው የሚጥሉት እዛም ቢሆንም ደግሞ እንደዛ አይደሰቱበትም ማለት ነው ይሄ እንግዲህ የሱ ጉድጓድ ያለበት አካባቢ ግማቱ ባጠገቡ እንኳን ለማለፍ አያችልም ግን የሁዳና ነሳራ እዛ አካባቢ ሲገባ ተታየ እኛ ባናቀው ነው እንጂ ምንም ያርጃኖ ጉድጓድ መሆኑንም ብናውቅም አንድ ነገር ቢኖር ነው ብላችሁ መግባቱን አትተው ማሉ ቃያውን ሲናገሩ እና እዛ ውስጥ ቢገቡ ግን ግማት ነው አጥም ነው ሸምቶ የሚወጣው እንጂ ሰውየው ምንም ሊያገኝ አይችልም እንደዚህ ሁናችሁ እንደምትከተሉ ነው ብለው ነበር ልክ እንዳሉት ያው ባሁኑ ጊዜ ምስራቁም ሆነ ምዕራቡም ኃይል የበላይነትን ይያለውኝ ብሎ እንደገና ሙስሊሞቹ ደግሞ ዲናቸውን በመርሳትና ያአላህን አደራ በመዘንጋት የነሱን ፈለግ በመከተል ወይ ከዲናቸው አልሆኑ ወይም ደግሞ በዘመናዊ ስልጣኔ እነዛን ሊመስሉና ሊያክሉ አልቻሉም ከሁለት ያጣ ሆኑ። ይህ እንዳይሆን ነበረ ደጋግሞ አላህ ያስጠነቀቀው፣ ግን ጥፋቱ መፈጸሙ አልቀረም። ይህ ችግር ሊወገድ አይችልም ወደ ድናችሁ ካልተመለሳችሁ በስተቀር አሉ። እና ያው እንግዲህ ሁሉንም ነገር ጀረብ ነው። የአህለል ባጢል የአህለል ኩፍር ወልፉጁር ሲተምና አካሃዲ የእኛን ችግር ሊፈታ አይችልም ብላችሁ ይሰለቻችሁ ወደ መጨረሻ ወደ ድናችሁ ትመለሱ ይሆናል። የዛ ጊዜ ግን አላህ ስብሓነ ወተዓላ እንደገና ክብርን ይመልስላችኋል፣ የበላይነትንም ያስጨብጣችኋል ተብሏልና አሁን እንግዲህ መካከለኛው መርሐላ ላይ ተደርሷል። ያው የነሱን ፈለግ በመከተል ውድቀቱን ውርደቱን ተያይዘነዋል። ምናልባት ወደ ዲናችን የመመለስ እድሉ የመጣ እንደሆነ ለመመለስ ደግሞ ተስፋ ይኖራል ማለት ነው። ليسوا سواء من أهل الكتاب أمة قائمة يتلون آيات الله آناء الليل وهم يسجدون يؤمنون بالله واليوم الآخر ويأمرون بالمعروف وينهون عن المنكر ويسارعون في الخيرات وأولئك من الصالحين وما يفعل من خير فلن يكفروه والله عليم بالمتقين. ليسوا سواء እነዚህ አይሁዶች ወይም በኒ እስራኤል የተባሉት ሁላቸውም በአክቲና በአክቲነታቸው እኩል ደረጃ ላይ አይደሉም፣ ይበላለጣሉ። በጣም እንደ ሰይጣን የሆኑ ቢኖሩም በመካከላቸው ደግሞ ጥሩ ሰዎችም አይጠፉምና በስመ አለል ኪታብ ወይም በስመ እስራኤል ከነሱ ውስጥ ኸይረኛ እንደሌለ አድርጋችሁ እንዳትወስዱ ይላል። من أهل الكتاب كان نزيه كأهل الكتاب وشو وهم كتدمت مصحب بالذيس وش مكاكل أمة قائمة با الله دين كتب له يممرو يكن يبات شوال ليلة كعبد الله بن سلام والنجاشي وأضرابهم نجري كدمتين كنا اسلم الناك ممتاتوا بفيت يا كتابة شو بيحرفهم بطلع عجونا ذروة شكر في فتر منقوا بجلة سبدرجة ألفو ألفو ትክክለኛው ንስሐ በመያዝ በትክክል የሚያምኑና የሚከተሉ የሚመጣውንም ነብይ እንደሚመጣ በጉጉት የሚጠብቁ ትክክለኞች እንዳሉ አይካድም ይላል። የትሉና አያቲላ አና አለይሊ ወሁም የስጁዱን የአላህን አንቀጾች እያነበቡ በሌሊት ሰዓቶች በስግደት ጊዜያቸውን የሚያሳልፉ ሙስተቂሞችና ተገዢዎች እንዳሉ ይታወቃል ይላል። እና ተውራትን እንግዲህ በትክክል ያው በመመሪያነቱ አምነው ተቀብለው ለሊት ያመለይል ያደረጉ እሱን እያነበቡና እየሰገዱ የሚያሳልፉ እንዳሉ አይካድም። ዩእሚኑነ ቢላህ በአላህ እንደሚገባው ያምናሉ። በመኖሩም በብቸኝነቱም በተመላኪነቱም እንደገና በባህሪያቱ በስልጣኑ አቋያና ተካፋ የሌለው በመሆኑ እንደ ለዲንም ለዱንያም እሱ የሰጠው መመሪያ ወሳኝነት ያለው መሆኑን ጭምር የሚያምኑና የሚቀበሉ አሉ። ወለውም ለአኺር በመጨረሻም ቀን ከሞት በኋላ መነሳት፣ በሰሩ ስራ መጠየቅ፣ መመርመር፣ መመንዳት የመሳሰሉትን ተዛማጅ ሁኔታዎችን በሚገባ የሚቀበሉ አሉባቸው ይላል። ወየእምሩነ ቢልማዕሩፍ ከዛም አልፈው ደግሞ በግል ስሜት ብቻ ሳይወሰኑ ለሌሎች ወገኖች ኸይራትን አላህ የወደዳቸውን መልካምና ሰናይ ተግባራት የሚያስተምሩና የሚያስተባብሩ የሚያዙ የሚቀሰቅሱ ወይናውና አንል ሙንከር ከመጥፎ ከጥሉ ወይም ከጸያፍ ተግባርም የሚከለክሉና የሚያስጠነቅቁም ይገኛሉ። ልክ እንደናንተው ማለት ነው። ወይሳሪዑነ ፊል ኸይራት በአጠቃላይ አላህ በወደዳቸው መልካም ተግባራት የሚጣደፉና የሚሯሯጡ የሚረባረቡ واولئك من الصالحين ان عندي عينتوچو بسمع اهل الكتاب وين بسمع يهودا تچفلقو يميوسدو سايونو انذين يبجغو كمواداچونا كباركواچو وگنوچ ناچو بمالت يارجاجتلاچو علمان هادا عندي عينتوچو برنوت اسلامنا بميمطام گزي عيناچون ساياشو ساياقمامو وداونو يتقبلونا يتكثروناچو ان يا اهل الكتاب والتاريخ سينتسانا ይግመታቸው ሲወቀስ እነዚህን ወዳጆችን እንዳይጨምርብኝ እወቁ ማለት ነው። وما يفعل من خير ان دي አይነቶቹ አማኞችና መልካም አድራጊዎች ማንኛውም የሰሩት በጎ ስራ ፈለዩክፈሩ በእኔ በኩል ዘራችሁ ይሁዲ ነው አለል ኪታቦች ናችሁ በሚል የሚካዱ አይደሉም። የሪታም ዋዛቸውና ወራታቸው አልነፍጋቸውም። والله عليم بالمتقين አላህ ምን ግዚያም እሱን የሚፈሩና ፈቃዱን የሚያከብሩ የሆኑትን ወገኖች አዋቂ ነውና በሀገርም በዘመንም በጎሳም ሳይለይ እሱን የሚፈሩትን ሰዎች የሚያቅ በመሆኑ ለእንዲህ አይነቶቹ ተገቢ ወረታቸውን እንደሚከፍላቸው ነው ይላል። إن الذين كفروا لم تغن عنهم أموالهم ولا أولادهم من الله شيئا وأولئك أصحاب النار هم فيها خالدون مثل ما ينفقون في هذه الحياة الدنيا كمثل ريح فيها صر أصابت حرث قوم ظلموا أنفسهم فأهلكته وما ظلمهم الله ولكن أنفسهم يظلمون يا أيها الذين آمنوا لا تتخذوا بطانة من دونكم لا يألونكم خبالا ودوا ما عنتم قد بدت البغضاء من أفواههم وما تخفي صدورهم أكبر قد بينا لكم الآيات إن كنتم تعقلون ها أنتم أولئك تحبونهم ولا يحبونكم وتؤمنون بالكتاب كله وإذا لقوكم قالوا آمنا وإذا خلوا عضوا عليكم الأنامل من الغيظ قل موتوا بغيظكم إن الله عالم بذات الصدور إن تمسسكم حسنة تسؤهم وإن تصبكم سيئة يفرحوا بها وإن تصبروا وتتقوا لا يضركم كيدهم شيئا إن الله بما يعملون محيط إن الذين كفروا النزياء يا الله أن منور ويمبتون يكادوا يهونوا توقنوك لن تغني عنهم أموالهم ولا أولادهم من الله شيئا بذيبك جيتا اتشو سبب جيتا كتك وطهارا ياك ما اتشوث جنزا وطهارا نا اندهم يمي قربا اتشو نجو اتشو ها الله كتات منم ليادين واتشو اندما اتشلو يوكو إلا انجلي عندان دي كهاديوك እምነታቸው በማዳ በቁሳዊ ነገር ላይ ብቻ የተወሰነ ከመሆኑ የተነሳ እዚህ በዱንያ ላይ እንግዲህ አንድ ሰው ብዙ ሀብት ካለው ወይም ደግሞ ብዙ ወገን ካለው ማን አለ ከኔ በላይ ብሎ መቆፈትና መቁራራት የተለመደ ነው። ያ አላህ ጉዳይ እንደዛው ይመስላቸውና ባለ ብዙ ወገንና ባለ ብዙ ሀብት ከሆንኩኝ እኔ እንደፍሮ አይቀጣኝም የሚል ስሜት ቢኖራቸው ይህ ነገር ከኔ ቁጣት ሊያድናቸው እንደማይችል እኔ አረጋግጥላቸዋለሁ። የፈለገው ወገን ቢያጅብና ቢከባቸው የፈለገው ሀብት ቢዘምላቸው እኔ ለመጣጥ ከፈለኩ በዱንያም በአኺራም ማንንም ማያድናቸውና አይከላከልላቸው ወኡላኢከ አስሃቡ النار هم فيها خالدون በመጨረሻው ዓለም ደግሞ እንዲህ አይነቶቹ ከሃዲዎች የእሳት ድርጎ ናቸው ለጀሃነም ተመድበዋል ማለት ነው። ጀሃነምም ከገቡ በኋላ ደግሞ ለተወሰነ ጊዜ ተቀጥተው የሚወጡና የሚያመልጡ ሳይሆኑ በሷውስ ሁንቲ አካሊዱን እስከ ዘላለም የሚቀጥሉና የሚዘወትሩ ሆነው ይከታሉ ይላል። መተሩማ ይንፊቁነ في هذه الحياه الدنيا ታዳ እንዲህ አይነቶቹ ከሃዲዎች በዚህ በክዲያታቸው ላይ ሆነው በዚህ በቅርብ ህይወታቸው ለግል ዝናና ክብር መልጃ እያሉ የሚያወጡት ምጽዋት ወይም የሚለግሱት ገንዘብ ይላል። የሱ ምሳሌው كمثل ريح فيها سر أصابت حرثكم من ظلموا أنفسهم فألكت هاي لن يأولو نفاس يتلك وسبب عزم رأي مثل علي النس يتراو التيتين نري هاي لن يأولو نفاس بني متعززية وستن دمو ورج قر عزلو إمتان كلاي وجبو نفاسنا عند جناد دمو وستو كذكاديو ليه عزم ران بان بجزية يميا قاتلنا يميا درك ورج ميبان لجر ياكاتتهنو إمتان مالتنا የአይነት እንግዲህ ንፋስ ባንድ አዝመራ ላይ በሚነፍስበት ጊዜ ማታ ለምለምውና ዳብሮ የታየው አዝመራ ጧት ሲነሱ ልክ የተቃጠለ መስሎ ጥልመት ለብሶ ይታያል ማለት ነው። አሁንም የነዚህ ሰዎች የኩፋሮቹ ነፈቃ በአላህ ዘንዳ ውጤቱ ይሄን ይመስላል። ኩፍራቸው እንደዚህ አቃጥሎት ዋጋሊት ያደርገዋል ማለት ነው። እና የዛ አይነት ውርጭና አደጋ የሚያጋጥመው አዝመራ ምን ሲሆን ነው? ሐሰቀው ምን ወለሙ እነዛ ገበሬዎቹ በፈጸሙት ወንጀል ሳቢያ አላህ ሲቆጣ በአዝመራው ላይ የዛ አይነት አደጋ ይልክበትና ወዳውኑ ተቃጥሎ ተጥቅሞጭ ይሆናል። ምክንያቱም ራሳቸው ወንጀልን በመፈጸማቸው ወማ አሳበኩም ሙሲበትን ፈሊማ ከሰበት አይሪኩም እንዳለው የዱንያ በላም ቢሆን የሚደርሰው ሰዎች በሚፈጽሙት ወንጀል ሳቢያ ነው። ፈአለከቱ እና ይህች አይነቷ ንፋስ መጣ ያንን ያማረና የዳበረ አዝመራ ወዳውኑ እንደምታወድመውና እንደምታጠፋው አይነት ሁኖ ነው የሚጠፋው የነዚህ ሰዎች ስራ። ወማ ዘለመሁም الله እና የዚህ አይነት አዝመራ ባለቤቶችን በዚህ አይነት መልክ ሲያወድምባቸው አላህ አልበደላቸውም። ወላኪን አንፍሰሁም ይዝሊሙን ግን እነሱ ራሳቸውን በራሳቸው የሚበድሉ ሆነው በሰሩ ስራ ውጤት ነው እንጂ ለዚህ የበቁት ይላል። ያ አዩሃ ለዚና አመኑ እናንተ በአላህ በጌታችሁ በመኖርና እንዲሁም በአምልኮቱ በብቸኝነቱ በመብቱ የምታምኑ ወገኖች ላ ተተፊዙ ቢጧነተን ሚን ዲኒኩም ከእናንተ ወገን ውጭ አልፋችሁ ሌሎችን ወገኖች ሚስጥረኛና የቅርብ ጓደኛ አድርጋችሁ አትያዙ ይላል። ለምን ላየእሉነኩም ከባለን እነዚህ ሰዎች በእምነትና በአመለካከት እናንተን እስካልመሰሉ ድረስ እናንተ ብታቀርቧቸውና ብታፈቅሯቸው እነሱ በእናንተ ላይ ጉዳትና ውድቀት ለማምጣት ወደ ኋላ አይሉላችሁምና ያልሆኑ ሰዎችን አቅርባችሁ በገዛ እጃችሁ እንዳትጠቁ ተጠንቀቁ። ወዱ ማአኒቱም እና እነዚህ ከእናንተ ውጭ ያሉ ወገኖች ሙናፊቆቹም ሆነ ከሃዲዎቹ በተቻለው አጋጣሚ ሁሉ በእናንተ ላይ ችግር ማምጣት ነው የሚመኙትና የሚያስቡት እንጂ ለእናንተ እድገትና ልማት አያስቡላችሁም። ለዚህም ማረጋገጫው ቀድ በደቲል በግባኡ ሚን አፍዋሂህም በሚናገሯቸው ቃላቶች ጥላቻቸው ከአፎቻቸው ይፋ እየወጡ ነው። ምንም ቢያምቁትና ቢደብቁት በውስጡ ጥላቻ ያለበት ሰው በሚናገር ጊዜ ስሜቱን ስለሚገልጽ አንዳንድ ጊዜ ሲናገሩ ለእናንተ ለሙስሊሞቹ ያላቸውን ጥላቻ እየገለጡላችሁ ነው ያሉት። ወማ ቱክፊ ሱዱሩሁም አክበር ታዲያ አንዳንድ ጊዜ አመጧቸው የሚናገሩት ቃል መጥፎና ዘግናኝ መሆኑን እንዴት አዘባችሁ ሁሉ በልቦቻቸው አምቀውና ደብቀው የሚይዟቸው ደግሞ ከዚህ የባሱና የከበዱ ናቸው። እና በልባቸው ውስጥ ያለውን ነገር በግልጽ ብታውና ብታውቁ ኑሮ እናንተም በእጅጉ በተጠነቀቃችኋቸው ነበር። እኔ ግን ስለማውቅ ይህን ወቁና ተጠንቀቁ እላችኋለሁኝ። ቀድ በየና ለኩም ልአያት እና እነዚህ ሰዎች ጋር አጓጉል ጓደኝነትና ፍቅር መደርደር የሚጎዳችሁ እንጂ የማይጠቅማችሁ መሆኑን የሚገልጹ አንቀጾችን በእውነቱ ይፋ አደረግንላችሁ። ኢንኩንቱም ታቂሉን እምታውቁና የምትረዱ ከሆናችሁ ይህ በቂ የሆነ ማስጠንቀቂያ ነው ይላል። እና አላህ እንግዲህ ሱብሃነሁ ወተዓላ ሙስሊሞች ላይ ወደፊት ይመጣል ብሎ የሚያቀውን ነገር ሁሉ ሳይነግርና ሳያስጠነቅቃቸው ያለፈበት ጊዜ የለም። የሚያሳዝነው ግን ይህንን የመሰለ መመሪያ እያለ አሁን ልክ በተገላቢጦሽ ለእነሱ ካልተንበረከካችሁና የእነሱ ታማኞች ካልሆናችሁ በስተቀር ነጃ የላችሁም የተባሉ ይመስል በተቃራኒው ነው የሚታየው በአሁኑ ጊዜ ማለት ነው። ግን አላህ ሱብሃነሁ ወተዓላ ካፊር የፈለገውን ያህል ቢቀርብህና ቢመስልህም ከአንተ የሚፈልገውን ነገር ለማገኘት ካልሆነ በስተቀር የፈለገውን ያህል ብታቀርበውና ብትተባበረው አንተን ከመጥላት ወደ ኋላ አይልም፣ ለአንተ ውድቀትና ውርደትም ደግሞ ጥረቱን አይቆጠብልህም። እና ለዚህ ማረጋገጫው አንዳንድ ጊዜ ቃላታቸው ያመልጣቸዋል። ስለ እስልምናና ስለ ሙስሊሞች ሲነሳ በቀልድ በጨዋታ እንኳን ሳይቀር ያልተጠበቀ ቃል ካፋቸው ሲወጣ ይታያል ማለት ነው። ይህ እንግዲህ ከቁጥጥራቸው ውጭ የሆነው የተወሰነው ነገር ነው። ይሰቀጣቸዋል። ገሌ ያልጠበቁት ነገር ተናገረ ትላላችሁ። በልባቸው አምቀው የያዙትን ብታዩት ግን ምን ትሆኑ ነበረ? እና ከዚህ ትምህርት ውሰዱና በልባቸው የሚያምቁና የሚደብቁት ከዚህ የከበደ መሆኑን ተረድታችሁ ስለነሱ ተገቢውን ጥንቃቄ አድርጉ። ለዚህም ታረጉ ዘንድ ነው አንቀጾቻችንን በዚህ መልክ ያስቀመጥንና የገለጥንላችሁ። የሚገባችሁ ከሆነ እንግዲህ ስለነሱ ሐላታ ይሄን ይመስላል አለ ማለት ነው። ሃ አንቱም ኡላኢ እናንተ ሙስሊሞቹ እናንተ አይደላችሁም ትሕቡነሁም እንደዚህ እያስጠናቀቅኳችሁና ተንኮላቸውን እያስተዋወቅኩኝ የምትወዷቸው እናንተው ናችሁ እነሱ ሳይወዷችሁ። ወላ ዩሕቡነኩም እነሱ ግን በምንም አይነት እናንተን ሙስሊሞችን አይወዷችሁም። ወቱእሚኑነ ቢልኪታቢ ኩሊሂ ለዚህም ማረጋገጫው እናንተ በሁሉም ክቱቦች ታምናላችሁ። በራሳችሁ ቁርአን እንደምታምኑ በኢንጂሉ በተውራቱ በዘቡሩ በሱሑፉ ታምናላችሁ። እነሱ የእኛን አይቀበሉም እና እኛም የእነሱን አንቀበልም ሳትሉ እናንተ ሁል ጊዜ ቅንነት ስለሚያጠቃችሁ በእነሱ ክትቦች ስታምኑ ትታያላችሁ። እነሱ ግን በአጠፋው የእኛን ኪታብ ከተቀበሉ እኛም የእነሱን ተቀብለናል የሚል መልስ ሲሰጧችሁ አታውም እና አታገኙም። ወኢዛ ለቁኩም ቃሉ በተለያዩ አጋጣሚዎች ደግሞ በግንባር እናንተ ጋር በሚገናኙበት ጊዜ እንዲህ ይላሉ፣ አመና እኛም እኮ እንደናንተ አምነናል በማለት ይሰብኳቸዋል ማለት ነው። ይህ አባባል በሁለት መልኩ ይገለጣል። አንዳንዶቹ ሻሃደተይን በማሰማት በቀጥታ ያው እስልምናን የተቀበሉ መስለው በኒፋቅ መልክ ይገባሉ ማለት ነው። አንዳንዶቹ ደግሞ አምነናል የሚሉት በአስተሳሰብ ብዙ አንራራቅም ለማለት ነው። ብዙዎቹም ይህን ነው የሚጠቀሙት። ያው ኢዲዮሎጂ እኮ የተወሰኑ ነጥቦች ላይ ነው እንጂ ልዩነቱ በመሰረቱ ሁላችንም የአዳም ልጆች ነን ይላል። ከዛ በኋላ ደግሞ አንዱ አንዱን ነብይ ቢከተል ሌላው ደግሞ ሌላውን ነብይ እስከተከተለ ድረስ ዝሮ ዝሮ እግዚአብሔርን ማወቅ ነው አላማው። ይህ እስከሆነ ድረስ ምንም ልዩነት የለም እና ትንሾቹን ነጥቦች እያነሱ ልዩነትን ማስፋፋትና ማጋነኑ አግባብ አይደለም፣ ሁላችንም አማኝ ነን በማለት ነገሮችን ለማለሳለስ ይሞክራሉ ማለት ነው። ይህን እንደ መንደርደሪያ ተጠቀሙ በኋላ ግን ኋላ ወደ ራሳቸው እምነት ለመሳብ በር እንዲከፈትላቸው ነው። ወኢዛ ኸለው ግን ከእናንተ በሚገለሉበት ጊዜ አዱ አለይኩም ልአናኒል በግንባር የተለሳለሱትንና የለዘቡትን ያህል እንደገና በእናንተ ጥላቻ ከመቆጨታቸው ብዛት የተነሳ የጣቶቻቸውን ጫፍ ሲነክሱ ታያላችሁ። በተለይ እናንተ ትንሽ የተሻሻላችሁ እንደሆነ የበረታችሁ እንደሆነ እነዚህ ሙስሊሞች እኮ አልተቻሉም። የታባታቸው እንደ ሁሉን ነገር እኮ ሊቆጣጠሩን ነው እነሱም ሰው ሆኑና እያሉ ጣታቸውን ሲነክሱባችሁ ይወላሉ ይላል። እና ጣቶቻቸውን የሚነክሱት ለምንድን ነው? ሚነል ገይር ከማፍቀርና ከማክበራቸው ሳይሆን በእናንተ ላይ ከመቆጣታቸውና ከመበሳጨታቸው ብዛት ነው ጣት የሚነክሱላችሁ ይላል። ቁል ሙቱ ቢገይዚኩም እና እናንተ እኛን ስለጠላችሁን በእናንተ ጥላቻ ምንም አንሆንላችሁም በቁጭታችሁ ጠንክ እናንተ ሙቱ በሏቸው። እኛ የሙእሚኖች እስከሆን ድረስ አላህ በዲንም በዱንያም እንደሚረዳን ነው። እናንተ የምትጠሉትን እድገትና መሻሻል ጌታችን ይለግሰናልና የእኛ እድገትና ጥቅም የሚያስቆጫችሁ ከሆነ ይኸው የቁጭት በሽታ እስከ ሞት ድረስ ይውሰዳችሁ እንጂ እኛ ግን እናንተ ተቀየማችሁ ብለን ከእድገታችን ወደኋላ አንልም በሏቸው። ኢነላህ አሊሙን ቢዛቲ ሱዱር አላህ ስብሓነሁ ወተዓላ እንኳን በይፋ የምትናገሩትንና በጅሃድ የምትሰሩትን ቀርቶ በልብ ትርታ ደረጃ ያለውን ስሜት የሚያቅ ነውና አላ አለው መን ኸለቀሁ ለጢፍ ኸቢር እንዳለው ምስጢራችሁን ነግሮናል ነቅተንባችኋል በሏቸው እንጂ ሁልጊዜ ፈዛዛ ደንጋዛ ሆናችሁ የእነሱ ታማኞች መሆን አይጠበቅባችሁም ይላል። ኢንተምሰስኩም ሐሰና እና አሁን ላልኳችሁ ነገር አሁንም ተጨማሪ ማረጋገጫ ከፈለጋችሁ እናንተ ሙስሊሞች መልካም ዲል ያጋጠማችሁ እንደሆነ እንግዲህ በዲንም በዱንያም የመሻሻል ሁኔታ ጥጋብ ብልጽግና ጤንነት ልዕልና ክብር የመሳሰለ ነገር እናንተን ያጋጠማችሁ እንደሆነ ከነዚህ ነገሮች አንዲት የተወሰነች እንኳን ጥቅም ድንገት ብልጭ ካለችላችሁ ወንድሞቻችን ናቸው ወገኖቻችን ናቸው ደግ ለነሱ መልካም ተገኘ ብለው ቢደሰቱ ቀርቶ ተሱሁም ያቺ ለእናንተ የተገኘችው መልካም እድል ታስቀይማቸዋለች። እንዲህ አይነት እድል አጋጠማቸው እኮ የታባታቸው ይጠፋሉ ብለን ስንጠብቅ እንዳውም ተሻሻሉ እኮ እያሉ ቁጭታቸውን ይገልጣሉ። ወኢንቱሲቡኩም ሰይአ መጥፎ ነገር ደግሞ የደረሰባችሁ እንደሆነ በጥላት የመሸነፍ እንደገና የበታችነት የችግር የውርደት ሁኔታ ታጋጠመ ደግሞ የፍራሁ ቢሃ ወገን እና ዜጋ እንደመሆናቸው የእናንተ ጉዳትና ውድቀት ሊያሳዝናቸው ይገባ ነበር። እነሱ ግን በተቃራኒው ውስጡን ይደሰታሉና ይፈነድቃሉ። ወኢን ተስቢሩ ከእነሱ በሚደርስባችሁ ተንኮልና ጥቃት ደግሞ እናንተ ብትታገሱ ያው ማንኛውንም የሚያረጉትን እንቅስቃሴ በጥንቃቄ እየተከታተላችሁ የሚያረጉት ነገር ሁሉ በትግስት ለመቋቋም ብትሞክሩ ወተጠቁ አላህንም ብትፈሩና ፍቃዱን ብታከብሩ ላ የዱሩኩም ከይዱሁም ሸይአ የነሱ የጥላቶቻችሁ ተንኮል እናንተን ምንም ሊጎዳችሁ አይችልም። እና ሸሪጠ ተሰብር ወተቋ ማለት ነው። ዝም ብሎ ደንዝዞ ፈዞ ሳይሆን አላህ ይቃኝ ማለት እናንተ የምትችሉትን ትግስትና ትግል እያደረጋችሁ አላህን እየፈራችሁ በእጅናችሁ መመሪያ እየተራመዳችሁ እነሱ ግን እናንተን ለማጥቃትና ለማጥፋት የሚችሉትን ሁሉ ርብርቦች ቢያደርጉ እኔ ከእናንተ ጎን ስለመሆን እነሱ እንደሚመኙት በእናንተ ላይ ይሄን ያህል ትርጉም ያለው ጉዳት ሊያደርሱ አይችሉም። እናንተ ግን እጅ ሰጥታችሁ ቁጭ ካላችሁ የዛ ጊዜ ሊቃረጧችሁም ሊያጠፏችሁም ይችላሉ ማለት ነው። ኢነላህ ቢማ ያዕመሉነ ሙሒት እና እነዚህ ከሃዲ ወገኖች በሚሰሩት ስራ ጌታ በኃይሉና በእውቀቱ የከበበ ነውና ስለነሱ ያለውን ሁኔታ በዚህ መልክ እንድታውቁና እንድትጠነቀቁ በማሰብ ነው እነዚህን አንቀጾች አወረድኩላችሁ ይላል። وإذا غدوت من أهلك تبوئ المؤمنين مقاعد للقتال والله سميع عليم. وإذا غدوت من أهلك تبوئ المؤمنين مقاعد للقتال. اذكر يا رسولنا ملكتنياتين وي أستوس وي ماوسا إلا لقرنت بماسل تكتاي آماني وچون أستب أسبه قرية ودمتر كبت يطور ميدا ወዝደ ድርሻ ምትባቸውን በመታዚዝና በመታቀምታቸው ግዜ የነበረውን ሁኔታ አስተውስ ሲዘወር ብለ የቅርብ ግዜ ትውስታ እና ታሪካቸው ሆነ ነው የሚለው እና አላህ ይዋለላቸው ሁለታ ለማስተውስ ፈልጎ ነው። والله سميع عليم እና አላህ በእናንተም ሆነ በጥላቶቻችሁ በኩል የሚነገረውን እንደገና የሚሰራውን ነገር ሰሚና አዋቂ ነበርና እሱን ታሪካችሁን እስቲ መለስ ትብላችሁ ለማስታወስ ትችሉ ዘንድ አስታውሳቸው ይላል። እና በዚህ አባባል እንግዲህ የኡሁድን ዘመቻ ታሪክ ለመጥቀስ መሞከር ነው ማለት ነው። የኡሁድ ዘመቻ እንግዲህ ነቢያችን አለይሂ ሰላቱ ወሰላም እዚህ መካ ከተማ ላይ ተልከው ለ13 ዓመት ሰላማዊ የዳዕዋ ወይም የሰበካ እንቅስቃሴ ካደረጉ በኋላ ጥላቶቻቸው ይህንን ጥሪ ባለመቀበልና ብሎም በመቃወም ተዕለት ወደለት ተጽኗቸው እየከበደና እየጠነከረ ሲመጣ አላህ ስብሓነሁ ወተዓላ ወደ ጎረቤት ሀገር ወደ መዲና ሂደው ራሳቸውን እንዲያጠናክሩ ፈቀደና አዘዘ ማለት ነው። በዛ ጊዜ ቀደም ብለው የተወሰኑትን አማኞች ልከው ቆይተው ነበረና እነዚያ ሂደው በአካባቢ የሚገኙትን ህዝቦች ስለ እስልምና በማስተማርና በማስረዳት የተወሰኑ ተከታዮች አፈሩ ማለት ነው። አሁን ከዚህ አንዱት ደግሞ ተጠቃለው በሚሄዱበት ጊዜ አንድ የተወሰነ ጉሩብ ተፈጠረ። የዛ ጊዜ አላህ እዚህ ተወላጆቹ የተቃወሙትንና ብዙ ጉዳት ያደረሱትን ያህል በተቃራኒው እዛ ያሉት አረቦች በጉጉት እንዲቀበሏቸውና በደስታ በለልታ እንዲያስተናግዷቸው አደረገ ማለት ነው። የዚህ ሁኔታ በሚፈጠረበት ጊዜ ወዳውኑ ደግሞ ከወዲህ ፈልሰው የሄዱትን ስደተኞችና ከዛ አዲስነቱን የተቀበሉትን ባላባቶች በማዋሃድ ወንድማማቻዊ ቃል ኪዳን አስገቧቸው እና ግንኙነታቸው በሚገባ ጠነከረ ማለት ነው። ከዛም አልፈው ወዳውኑ እስላማዊ መንግስታቸውን መመስረታቸውን አበሰሩ። የዚህ ጊዜ ለጥላት ይሄዱ ብዳ ሆነ ማለት ነው። በገዛ እጃችን እንዲወጣ አድርገን ራሱን አጠናከረ ተዘጋጀ። ካሁን በኋላማ ኃይሉን ይዞ መጥቶ አንድ ቀን ያው መረከቡ ነው አገሪቱን በማለት በጣም ሰጉና ተጨነቁ እና እዛው ገባበት ገብተን እንደዛውን ማጥፋት አለብን በማለት ራሳቸውን ማዘጋጀት ጀመሩ። እነሱም በበኩላቸው ሰሙ። በዚህ ሁኔታ ላይ ያለ አላህም ሱብሃነሁ ወተዓላ ኡዲነ ለልዲነ ይቃተሉነ ቢአንሁም ዙሊሙ ያለው አያት እንደገለጸው የመዋጋት መብታቸውንም ፈቀደላቸው ማለት ነው። በዛ መልክ ላይ ያሉ አንድ ጊዜ ንግድ ወደ ሱሪያ ይልኩ ነበርና መኮች ሸቀጣቸውን አሰባስበው የተወሰነ ልዑክ ይልካሉ በአቡ ሱፊያን መሪነት። እዛ ሸቀጡን ሽጦ ለውጦ በሚመለስበት ጊዜ መንገዱ በመዲና አካባቢ ስለነበረ ተዚህ ተሰደው ሲሄዱ ትተው የሄዱትን የተዘረፉትን ንብረት በተወሰነ ደረጃ እንዲሆን ለመካስ አስበው እነዛን ነጋዴዎች ደፍተው በመጠበቅ ላይ ያሉ እነሱ ነቁ፣ ተጠነቀቁና መንገድ ሰብረው አመለጧቸው። ወዳውኑ ጥላት ሊዘርፈን ነው ድረሱልን ብለው ኡታ በማሰማታቸው ከዚህ ያለው ኃይል ደግሞ ወጣደሩ ባቡ ጀህል መሪነት ተንቀሳቀሰ። እነሱም ሌሎች እንግዶች ይመጡላችሁ ተጠብቁ ተብሎ ወህይ ተነገራቸው። እዛው ተጠብቁ። በድንገት ጦርነቱ ተካሄደ። የበድር ጦርነት ማለት ነው። በዛ መልኩ ባልተጠበቀ መልኩ ዲል አገኙ። ጥላቶቻቸውም ተደናግጠውና ተደናብረው ተመለሱ። ልክ እንግዲህ የዛ ጊዜ ያጋጠማቸውን ውድቀትና ሽንፈት እንደገና ለመካስ አመት ሙሉ ተዘጋጁና በኡሁድ ዘመቻ መጣንላችሁ ብለው በይፋ ሄዱ ማለት ነው። እሱ ነው አሁን የሚያነሳው በዛ አያት። እና በሚመጡበት ጊዜ ነብዩም ደግሞ ያለውን ኃይላቸውን አሰባስበው በከተማ ላይ በህፃናትና በሴቶች ላይ ጦርነቱ እንዳይካሄድ በማሰብ ወደ ሜዳ ወጡላቸው። እና ሜዳ ወጥተ አማኞችን በዚህ ቦታ ላይ ተቀምጣችሁ እንግዲህ መጠበቅ አለባችሁ ብለህ የውጊያ መርከዛቸውን በመታዘዛቸው ጊዜ የነበረውን ሁኔታ አስታውቅ ይላል። والله سميع عليم بذاك تتعدى